ከናት ከባት በላይ ዮከኝ ባንተ ተደግፌ አረፍኩ ለዚህ ነው ሁሌ ብዘምረው ሁሌ ከኔ ጋር ያለ እንዳንተ ስለሌለ ገና ከዚህም በላይ አመልካለው ሁሌ ከኔ ጋር ያለ And it's the saling yante the mamone Ule kani karala And dante slalila Kamunem balai liyu delane Ule kani karala And dante slalila Kanta kara huru Manyo ye kasara Manta tete bitu አረማና ፈራ ለከለቱ መልካም ያርግ እስኪ ኢየሱስ አረማና ለከ ለከለቱ መልካም ያርግ እስኪ ኢየሱስ አረማና ለከ ለከንደ ጌታ አረማና ለከ ህይወትን የሰጠኝ አረማና ለከ Hallo blo Aramanto Le joya de pequeñe Aramanto